فلما دخلوا على يوسف آوى إليه أبويه وقال ادخلوا مصر إن شاء الله آمنين. ورفع أبويه على العرش وخروا له سجدا وقال يا أبت هذا تأويل رؤياي من قبل قد جعلها ربي حقا وقد أحسن بي إذ أخرجني من السجن وجاء بكم من البدو من بعد أن نزغ الشيطان بيني وبين إخوتي إن ربي لطيف لما يشاء إنه هو العليم الحكيم. فلما دخلوا على يوسف نبي الله يعقوب النابة سبوت شاشو كفلسطين أكبابي تنستو بطريو مسارات جبتا قردر سو لجاشو يوسف زندا بميقبو بس وقتويلة آوى إليه أبوي نبي الله يوسف أبات النانا تاشون بدستا تقبلو كفا درقواتشو نفوتاشو لما هو تاشونه منه أستقواتشو لك الناس هتقلقوان أتا ናፍቃ ቆይታ አስተገኘው በብዙት አቅፍ እንደምታረገው አይነት አርገው አቅፈው ተቀበሏቸው ይላል። እና እንደሚባለው መጀመሪያ ያው በተሰቦች ይመጣሉ ብለው ለህዝቡ ስላታወቁ ህዝቡ ይወዳቸውና ያከብራቸው ስለነበረ የርተው ደስታለኛም ደስታ ነውና ህዝባዊ አቀባበል መደረግ አለበት አላቸውና በአደባባይ በህዝብ ታጅበው ነው የጠበቋቸው ይባላል። እና እዛ ሲመጡ ህዝቡ በልልታ እያሸበሸበ ነው የተቀበላቸው። እዛ በሚቀበላቸው ጊዜ እሳቸው እቅፍ አድርገው እናት አባቶቻቸውን ሳሙና እንደ ማንኛውም ናፍቆተኛ ተቃቀፉ ማለት ነው። ወቃለ ድኹሉ ሚስር ከዚያ በኋላ በሉ እንግዲህ እዚህ እግዛቴ ከተማ ግብፅ ግቡልኝ በክብር በማለት ጋበዟቸው። ኢንሻአላህ አሚኒን ከማንኛውም ከሚያስፈራና ከሚያሰጋ ነገር ሁሉ የተጠበቃችሁ ሆናችሁ በአላህ ፍቃድ እዚች ከተማ ትገባላችሁ በማለት በአክብሮት ጋበዟቸውና ወደ ቤተ መንግስት ይዘዋቸው አመሩ ይላል። ገቡና ወረፈዓ አበይ አለል አርሽ ወላጆቻቸውን እናት አባታቸውን እራሳቸው የሚቀመጡበት ዙፋን አልጋ ስልጣናቸው አልጋ ላይ አወጧቸው ማለት ነው ክብራቸውን ለማካፈል። እና እናት አባት የሚባለው ያው ዛይራል ቁርአኑ የሚለው ወላጆቻቸው ሁለታቸውም በህይወት እንደተገናኙ ነው። አንዳንድ የታሪክ ጸሐፊዎች የሚሉት ግን ወላጅ እናታቸው ቀደም ሲል ሞታለች ግን የእናታቸው እህት የነበረችውን ተወርሰው ተክተው ነበርና አክስታቸው ስለነበረች ያው በእናታቸው ደረጃ ስለሆነች እንጂ በቀጥታ አብራ የመጣችው ወላጅ እናት አይደለችም የሚሉም አሉ። ያም ሆነ እንግዲህ በዛ ወቅት ያባታቸው ባለቤት ሆና የመጣችው ሴትዮ ከርሳቸው ጋር በመሆን በዙፋን አልጋው ላይ እንዲወጡ ተጋበዙ ማለት ነው እናትና አባት። ወፈሩ ለው ፍጀደን እና ያን ዙፋን አልጋቸውን አብረው ከጎንና ተጎን ተቀምጠው ትንሽ ካዩና ተባረኩላቸው በኋላ እንደገና ወርደው እጅ ነሱላቸው ክብራቸውን ለማንጸባረክ እኛ እንባረክልህና ልናደንቅህ ይገባል በማለት እንደማንኛውም ሰው እጅነሱ ወርደው ማለት ነው ወይም ለአላህ ስጁድ ያደረጉ ይሄን የመሰለ ክብርና ጸጋ ለልጃችን ለሰጠልን ጌታ ብለው እንደ ሰይደተ ሹክር ወረዱ ማለት ነው። በፊተኛው አባባል ለሁ የሚለውን ቀጥታ ለዩሱፍ ከተባለ ለሰው ለፍጡር እንዴት ይሰገዳል የሚል ጥያቄ ያስነሳል። ይሄ የመልሱ በቀጥታ መስገድ ሳይሆን እጅ መንሳት አክብሮት ለማሳየት ሰው እንግዲህ ከጭንቅላቱ ዝቅ ይላል ትልቅ ሰው በሚገናኝ ጊዜ የዛ አይነት ማለት ነው ብለው የፈሰሩ አሉ። አንዳንዶቹ ደግሞ በዛ ወቅት በእነሱ ሸሪዓ ለሰው ስጁድ መውረድ ለአክብሮት እስከሆነ ድረስ ለኢባዳ ካልሆነ አምልኮ ከለለ ይቻል ሊፈቀር ነበረ የሚሉም አሉ። ያም ሆነ ሁለቱም ነቢይ ናቸው ክልክል ቢሆን ኑሮ አላህ ያረማቸው ነበረ ያው አላህ ታሪካቸውን ዝም ብሎ ሲያቀበለው እንጂ ስህተት ነው ብሎ አልኮነነውም ማለት ነው። በእኛ ሸሪዓ የሆነ እንደው ግን ሰው ለሰው ስጁድ ማድረግ በጥብቅ የተከለከለ ነው ቀጥታ ከሽርክ የሚቆጠር ነው ማለት ነው። የቀደምት ነቢያቶች ሸሪዓ አንዳንድ ጊዜ ለእኛ የሚሰራ ለበእኛም ተቀባይነት የሚኖረው አንዳንድ ጊዜ ደግሞ በዚህኛው ተቃራኒው ስለተደነገገ የማይተቀባይነት የሌለው አለ ከነዛ አንዱ ይሄ ይሆናል። ለሰው በእጅ መንሳትም ደረጃ ቢሆን በመስገድ ዝቅ ማለት አይገባም በእስልምና ይህ ስጁድ የሚባል ነገር በቀጥታ ለአላህ እንጂ ለማንም አይሰጥምና ማለት ነው። ወቃል እና ይሄን እንግዲህ ስጁድ በሚያርጉ ወይም እጅ በሚነሱ ጊዜ አንድ ነገር ትዛላቸው ዩሱፍ አለይሂ ሰላም እንዴ አሉ። ያ አባቴ አባቴ ሆይ አሉ። هذا تأويل رؤيا يمن قبل በልጅነቴ አንድ ቀን ምናም አይቼ የነገርኩ የምናም የትርጓሚ ነው እኮ ይሄ አሏቸው። ፈሪጃላ ረቢ ሐቀን እና እጅ ምናም ለጊዜው ደብቃት ምስጥር አድርጋት ጊዜ ይሳት መቼም خير ነው በጥቅሉ ብለህ ነበረ። አሁን ግን ወቅቱን ጠብቆ አላህ Subhanahu Wa Ta'ala ትክክል አደረገው ልክ ባየሁት መሰረት ተሳካ አሉ። ምክንያቱም 11 ከዋክብትና ፀሐይና ጨረቃ ሰግዱልኛ አየው ነበር ያሉ። 11 ከዋክብት የተባሉት ወንድሞቻቸው ናቸው። ወጨረቃና ፀሐይ የተባሉት ደግሞ ወላጅና የወላጅና አባት ናቸው ማለት ነው። እነዚህ ሁለታቸው ሙዝፋኑ አልጋስር እጅ ሲነሱ ወይም ለአላህ ሹክር ስጁድ ሲወርዱ ሲያዩ በልጅነቴ ያየሁት መናም ዛሬ ትክክለኛውን ትርጓሜ አገኘ አሉ። ወቀድ አህሰነ ቢ ኢዝ አኽረጀኒ ሚነ ሲጅን ጌታዬ ከእስር ቤት ባወጣኝ ጊዜ ለእኔ ታላቅ ውለታ ውሎልኛል። ከዛ ከውርደትና በጣም ተስፋው ከመነመነ ሁኔታ አውጥቶ እንደገና ለእኔ ይህን ያህል ደረጃና ማዕረግ መስጠቱ በጣም የሚያስመሰግነው ነው። የጌታዬ ውለታ መቼም አንድ ሁለት ተብሎ ተቆጥሮ አይዘለቅም። ከዛ ከእስር ቤት ጭቁን የተረሳሁኝ የነበርኩኝ ሰውዬ ወጥቼ ዛሬ ለዚህ በቃሁኝ በአላህ ፍቃድና ችሮታ ማለታቸው ነው። እና ካለፉት ችግሮች እንግዲህ አንዱን መጥቀሳቸው ነው ለማገናዘብ። ከዛ በፊት ግን የባሰ ነገር አልፎባቸው ነበረ። ጉድጓድ ውስጥ ከነ ህይወታቸው ተወርረው ነበር። ያንን ሊያነሱ አልፈለጉም ይባላል። ለምን? ያንን ማንሳት በተዘዋዋሪ ወንድሞቻቸውን መውቀስ ስለሚሆንባቸው። በዛ በጉድጓድ ተጥሌ ተስፋዬ ጠፍቶ የነበረው ሰውዬ ወጥቼ ዛሬ ለዚህ በቃሁኝ ካሉ ምንድን ነው የሚታወሰው? እነዚያ አረመኔዎች ጥለውኝ ማለት ነው በጃዙ እሳጭ። ይሄን ደግሞ ለዓለማለት ላተስሪ በአለይኩም ልየውም እንግዲህ በዛሬ ሁለት እኔ አልወቅሳችሁም ያለፈ አልፏል አላህ ይማራችሁ ብለው ስለነበረ በዚህ ደረጃ እንኳ ሞራላቸው እንዳይነካ የእስር ቤቷን አነሱ ጉድጓዷን ትተው ማለት ነው። ወጃ ቢኩም ሚነል በድዊ እኔን ከእስር ቤት አውጥቶ እናንተን ደግሞ ከሩቅ አገር ከገጠር አምጥቶ እዚህ ከማገናኘቱን በተጨማሪ ለእንዲህ አይነት ለከበረ ደረጃና ማዕረግ ያበቃኝ የሆነ ጌታ የእሱ ውለታ መቼም ተቆጥሮ ተሰፍሮ አይዘለቅም አሉ። ሚነል በድዊ ሲሉ ነቢዩ ያዕቁብና ልጆቻቸው የሚኖሩት በፈለስጢን አካባቢ ገጠራማ ቦታ ነበር ይባላል። እና ከዛ ከሀገር ቤት ከገጠር አምጥቶ እዚህ ርዕሰ ብሔር ሁኜ እኔ በከፍተኛ ደረጃ ታሪካዊ በሆነ ከተማ ስልጣኔ አብቦ ባፈራባት ቦታ እኛ አለቃዎች ሁነን እዚህ ቦታ መገኘታችን የአላህን ውለታ በጣም በእጅጉ የሚያጎላው ነው ማለታቸው ነው። እንዲህ ሲባል ነቢይ ሲባል በአጠቃላይ በከተማ ነው የተላከው ይባላል። ገጠር ወይም ባላገር ነቢይ የለም ይባላል። እዚህ ላይ ግን እናንተን ከበደዊ ከሀገር ቤት አምጥቶ እኔን ከእስር ቤት አውጥቶ ለዚህ አበቃን ሲሉ እነ ያዕቁብ የገጠር ሰዎች እንደነበሩ ይጠቁማል ማለት ነው። የቀጥታ ገጠር ሰዎች ናቸው ማለት ሳይሆን የገጠር ከተማ አካባቢ ነበሩ ማለት ነው። ከተማ ናት ያዕቁብም ያሉባት፣ ግን በጣም እንደ ግብፅ ታዋቂና ሰፊ ከተማ አልነበረችምና አገር ቤት ቀመስ ከሆነች ክልል ስለመጡ በዚህኛው አንጻር ሲታይ እንደ ገጠር ተቆጠረች ማለት ነው። ምን ባዲ አነዘበ ሸይጣኑ በይኒ ወበይነ ኢኽወቲያ እና ሰይጣን በእኔና በወንድሞቼ መካከል ካበጣበጠን በኋላ ብዙ ችግር ከፈጠረብን በኋላ ያ ሁሉ ነገር አልፎ ዛሬ ለዚህ ደረጃ ያበቃን ጌታ ውለታው በጣም ግሩም ነው አሉ። እንዲያ ዝራይ ሰዎችን አልወቅስም ብለው ስለነበረ በእነሱ ፈንታ ሰይጣንን ወቀሱ። ሰይጣን ነው እነሱን ገፋፍቶ እንደዛ ሊያሳስታቸው የቻለው አሉና በእኔና በወንድሞቼ መካከል ሰይጣን አበጣብጦንና መጥፎ ነገር ፈጥሮብን የነበረው ሁሉ አለፈና ሁሉም ነገር ወደ ሚዛኑ ተመለሰ። እነ ረቢ ለጢፉ ሊማ የሻ የኔ ጌታ የፈለገውን ነገር ለማድረግ ጥበቡ በጣም የረቀቀ ነውና መቼም እሱን የሚያቅተው ስለሌለ ይሆናል ያልተባለው ነገር ሁሉ ሆኖ አለፈና ደግሞ ዛሬ ለዚህ በቃን ማለታቸው ነው። ኢነሁ ሁወል ዓሊሙል ሐኪም አላህ ሱብሓነሁ ወተዓላ በማንኛውም ነገር አዋቂ እንዲሁም ደግሞ በአሰራሩ ስህተት የሌለበት ፍጹም ጥበበኛ በመሆኑ በሰዎች ግምትና ሐሳብ ይሆናሉና ይሳካሉ የማይባሉት ነገሮች ሁሉ ባጀራኒ መልክ ተሳካና ለዚህ በቃን በማለት ለጌታቸው ምስጋናና ውዳሴ አቀረቡ ማለት ነው። ربي قد آتيتني من الملك وعلمتني من تأويل الأحاديث فاطر السماوات والأرض أنت ولي في الدنيا والآخرة توفني مسلما وألحقني بالصالحين ذلك من أنباء الغيب نوحيه إليك وما كنت لديهم إذ أجمعوا أمرهم وهم يمكرون وما أكثر الناس ولو حرصت بمؤمنين ربي قد آتيتني من الملك وعلمتني من تأويل الأحاديث جتائه ويالو أنت إهمن يمثل ستنا حسدنا كيهونا سلطان ستاين يأين سلطانني آجن يالو بيه باونيم وانا بمنامية الزمة إلين ينبرون فكادي فوننا يزعين سلطان بالبيت عدر جهين قويتا هلالو وعلمتني من تأويل الأحاديث بطاني تلاعي مسترازلي هونو سنجر وشدقمو እንዴት እንደምፈታና እንደምተነትንም አሳውቀኛል ወይም የምናምን ምስጥር ማንኛውም ሰው ያየውን ምናም አስገራሚ በሆነ መልኩ የመፍታትና የማስረዳት ተፈጥኖና ችሎታ ሰጥተይ ነበር በማለት አመሰገኑ። ፈጠረ السماواتي والارض ሰማያትንና ምድርን የፈጠርክና የገነባ የሆንከው ጌታዬ ሆይ አንተ ወልይ في الدنيا والاخره በዚህ ምድር ዓለም ሆነ በመጪው ዓለም የኔ ዋቢና ደጋፊዬ አንተ ብቻ ነህ አሉ። ብዙ ጀርበውታልና ማለት ነው። በመሆኑም ተወፈኒ ሙስሊመን በዚህ ዓለም እንግዲህ ሁሉም ነገር አየነው አለፍነው ዱንያ ነውና ዝሮ ዝሮ ወደዛ ወደ ዘላቂው ዓለም መሄድ ስለማይቀር ከዚህ ወደዛኛው ዓለም ትከጋገር ሙስሊም አድርገህ ውሰደኝ ከእስልምና ውጪ የሚያረግ ነገር እንዳታመጣብኝ ማለታቸው ነው። ወአልሂቅኒ ቢሳሊሂን ቢዒባዲላሂ ሳሊሂን እና አንተ ከምትወዳቸውና ተባረካቸው ጥሩ ሰዎች ጋራም ደግሞ አስጠጋኝና አቀላቅለኛል። ይሄ እንግዲህ የተቀዋቸውና የወራቸው የተዋዱአቸው መጠንና ወሰን የሚያሳይ አባባል ነው። የዚህ ሁሉ ክብርና ደረጃ ባለቤት አድርጓቸው ነብዩ ሙሐመድ ሆነው ለኺታን ይሰጉ ነበር ማለት ነው። እውነት የሁሉ ደረጃ ተተኸኝ ይችም ኢማኒን ይሻገር ይሆን ወይስ አንተ ምስጢር አይታወቅምና አንድ ችግር ያጋጥመኝ ሆን ብሎ በመፍራት ለኺታማቸው ጸለዩ። ተወፈኒ ሙስሊማን ዱንያ በቸም እንዳል የለም ሁሉም ነገር ያልፋል። ይህን እዛች ከላ ላይ ተደርስ ይችን ኢማኒን እንዲያስ በሙስሊምነት ውሰደኛ አሉ። እንደገና ደግሞ ሳሊህ መሆናቸው የሚያጠያይቅ አይደለም እሳቸው እንዳውም ያክረመናት ናቸው ተብለዋል። ግን እንደ ራሳቸውን እንደ ተራሰው ከዛም በታይ እንደ ወንጀለኛ አቆጥረው በመልካም ፍቃድህ አንተ ወደድካቸውና ባረካቸው ባለሟሎች ጋር አስጠጋኝ በፍቃድ ጥገኝነት ፍቀድልኝ ወዳጆች ጋር ነው እንጂ አባል ሆነው እኩል ነኝ እንደነገሌ ማለት አልችልም። ለአንተ ታልተመቸም አይገድህምና ያው ከአባቶች ከአያቶች ከትልልቆች ሰዎች ጋር እኔንም ጠጋ አድርገህ ለትልቅ ደረጃ አብቃኝ በማለት ለመኑ። ያው ደረጃ ማለት የአኺራ ደረጃ ነውና አላይነ ላይሻ አይሽል አኺራ እንዳሉት ነብያችን አለይሂ ሰላቱ ወሰለም እቺ ዱንያ እንግዲህ አለፈች እንደምንም ተብለጨለችን አንደ ሰሞን ዝሮ ዝሮ ያ የመጨረሻውና ቀሪ ቤቴ ነውና የሚያሳስበኝ እዛ ጥሩ ቦታ እንዳገኝ ሙስሊም አድርገህ ግደለኝ ለትልቆች ሰዎችም ደግሞ ጥገኛ አድርገኝና ከነሱ ጋር አቀላቅለኝ በማለት ለመኑ። እና አድሚያቸው እየገፋ ሲሄድ በመጨረሻ አካባቢ ነው እንግዲህ ይህን ዱዓ ያደረጉት ማለት ነው። እንደሚባለው ያው አባታቸውን እዛ ሀገር አስወስደው አላህ ይጣቸውን ምድሜ አቆየላቸውና ወደ 24 አመታት አብረው ደስታቸውን ሲቀጩ ቆዩ ይባላል። እና 24 አመት እንደተቀመጡ ያዕቆብ ግብጽ ሀገር ገብተው እድሜያቸው ደረሰ ታመሙ ደከሙ እንደማይድኑት ያውቁት ልጅ እንግዲህ እስከዛሬ ሀቄን አሟልተሃል ሁሉ ነገር እንደምፈልገው አድርገልኝ መርቀሃለሁ አንድ ነገር ብቻ ፈልጋለሁ አሉ። ምንድነው ሲሉ እዚህ ሀገር እንዳትቀብረኛሉ ግብጽ ሀገር እንግዳውሳ አባቴ አያቶቼ አገር ወልዛው ፈለስጢሞቼ እንድትቀብረኝ በማለት ተናዘዙ ይባላል። ይህ ያሉ ልክ እንዳለፉ አስከሬናቸውን ጭነው ያው በሰራዊታቸው እየታጀቡ አባታቸው ኢስሐቅ አጠገብ አምጥተው ቀበሯቸው ይባላል። ከዛ ተመልሰው እንደገና እሳቸው ደግሞ 23 አመታት በጤንነት በሰላም በዙፋን ላይ ቆዩ እና ያቺ 23 አመታት ስትገባደል እሳቸው ምርሚያቸው ገፋ እንግዲህ በአጠቃላይ ወደ 80 አመት አልፈዋል። ቀደም ሲል ገና ጉድጓድ ሲጣሉ አካባቢ 12 ዓመት ላይ ነበሩ ተብሏል። ከዛ ተነስተው ወንድሞቻቸው ባገኙባቸው ሰዓት ደግሞ 22 ዓመት ነው ተለያይተው የተገናኙት ይባላል። እና 12 እና 22 34 ይሆናል ማለት ነው። እንደገና ደግሞ አሁን አባታቸው ጋራ ተገናኝተው 24 ስላላቸው ይሄ ደግሞ 58 ይመጣል ማለት ነው። እንደገና 23 ሲጨመርበት 81 ይመጣ ማለት ነው። እና እንግዲህ ይህቺ 81 እድሜ ላይ ሲደርሱ እድሜያቸው እንግዲህ ገፋ ሸመገለ፣ እሳቸውም ብዙ እንደማይቆዩ አወቁና የዛኛውን ዓለም ትኩረት በመስጠት ጌታቸውን ይህን አይነት አቤቱታ አቀረቡለት ማለት ነው። በዚህ መልክ እንግዲህ እሳቸውም አለፉ። የአላህ ስብሓነሁ ወተዓላ ለተመኙት ደረጃ ሁሉ እንዳበቃቸው ነው። በዚሁ እንግዲህ ይጠቃለላል የእሳቸው ታሪክ ማለት ነው። ዛሊክ ሚን አንባ ኢልገይ ይባል። ይሄ እንግዲህ የነቢዩላህ ዩሱፍና የቤተሰቦቻቸው ታሪክ በጣም ሩቅና ድብቅ ከሆኑት ዜናዎች አንዱ ነው ይላል አላህ ስብሓነሁ ወተዓላ። ኑሂህ ኢለይክ፣ ወደ አንተ እኛ በፍቃዳችን የምናስተላልፍ የሆነ ልዩ ምስጢር አዘል የሆነ ታሪክ ነው። ወማ ኩንተ ለደይህም ኢዝ አጅመዑ አምረሁም፣ የነቢዩላህ ዩሱፍ ወንድሞች ደባቸውን በሚሸርቡ ጊዜ አንተ ካጠገባቸው አልነበርክም። ወሁም የምኩሩን፣ ዩሱፍን እንዴት አድርገው እንደሚጥሉትና ሽማግሌውን እንዴት እንደሚያሳልሉት ተንኮልን ሲሸርቡና ሲመካከሩ አንተ በቦታው ተገኝተ አላየህምና አልሰማህም ነበረ። እኔ ባልነግርህ ኑሮ ይህን የመሰለ ታሪክ አንተ ከየት ልታገኘው ትችለው ነበር ያ መሐመድ ይላቸዋል። እና እግር መንገዱ እንግዲህ ታሪኩን በሚገባ ተደመደመው በኋላ ይሄ የኔ ዩሱፍን ታሪክ በዚህ መልክ ማቅረቡ ራሱ ያንተ ነቢይነት ማረጋገጫ ነው። ምክንያቱም ይሄ ነገር ታለፈ ብዙ ሺህ ዓመታቶች አስቆጥሯል። አንተ የመጣኸው ዛሬ እንደገና ደግሞ ያንን ታሪክ የምታገኝበት ምንጭ የለህም። ይህንን ታሪክን በዚህ መልክ ቁልጭልጭ አድርጌ ለአንተ መንገሬና በዚህ መልክ ለሰዎች ማስተማርህ አንተ ራስህ ከአላህ ወህይ የተላለፈልህ መሆኑን ከሚያረጋግጡት ማስረጃዎች አንዱ ነው በማለት ለነቢያችን ንቡዋ ማስረጃ አደረገው ማለት ነው። ወማ አክሰሩ ናሲ፣ ታዲያ ይህንን እንግዲህ ያወቀና የሰማ ሁሉ አንተም ነቢይ መሆንህን በማያጠራጥር መልኩ ሊረዳበት ሲገባው፣ ወማ አክሰሩ ናስ፣ ከሰዎች አብዛኛው አይደለም፣ ወለው ሐረስተ፣ አንተ እንኳ ለእምነታቸው ብትጓጓና ብትጥር ብትመክራቸውም፣ ቢሙእሚኒን፣ አማኞች አይደሉም እንጂ አማኞች ቢሆኑ ኑሮ ማለትም ለማመን ፍላጎት ያለ ቀና መለካከት ያላቸው ቢሆኑ ኑሮ ሌላው ሁሉ ቀርቶ የነቢዩላህ ዩሱፍን ታሪክ በዚህ መልክ አንተ ስታቀርብላቸው ይህ ሰውዬ ይህን ታሪክ ከየት አመጣው አላህ ቢነግረው ነው እንጂ ብሎ በዚሁ ለማመን ባስቻለ ነበር። ግን አብዛኛው ሰው ማመን ስለማይቀናው ይህን የመሰለ ታሪክም እየነገርካቸው አሁንም ለማመን የሚፈልጉና የሚሹ ነው አልተገኙም ነው። وما تسألهم عليه من أجر إن هو إلا ذكر للعالمين وكأي من آية في السماوات والأرض يمرون عليها وهم عنها معرضون وما يؤمن أكثرهم بالله إلا وهم مشركون أفأمنوا أن تأتيهم غاشية من عذاب الله أو تأتيهم الساعة بغتة وهم لا يشعرون قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين وما تسألوا ما عليه من أجر إن إن القرآن وإن نبي الله يوسف تارك بز ملك سلاك الربك أنت بجزية يعدس سوك دموز وإما قلقلوة أمت تأيك عشو عيدا لهم ينن يمثل أوك أتعزل تارك سنقر عشو دموز وإم كفياء بتفلق باشو نرو ይትሩና ቢያስተባብሩ እውነት ነበራቸው። ግን አንተ ይሄንንም ሆነ ሌላውን ነገር ስታስተምር ከነሱ የምትፈልገው የግል ጥቅም እንደሌለ ይታወቃል። ላለመቀበል ታዲያ ምንድነው ምክንያታቸውና ችግራቸው ማለት ነው። ኢን ሁወ ኢላ ዚክሩ ሊልዓለሚን፣ ይህ የግል ጥቅም የሚፈልግበት ወይም ደመወዝ የሚያስከፍሉበት ነገር ሳይሆን ለዓለማት ጌታ መመሪያና መመከሪያ የሆነ ተግሳጽ ነውና በጌታ ፍቃድ ለሰዎች ሁሉ በነፃ እንድትለግስላቸው ያደረግኩት መልካም ችሮታ እንጂ የግለሰብ ጥቅም የሚፈለግበትና የሚበተልበት አይደለም። ታዳ እንደ ይሄንን የመሰለው ቀስ ብታቀርብላቸው በደስታ መሳተፍና መጠቀም ሲገባቸው ማይቀበሉበት ምንድነው ምክንያቱ በማለት ይወቅሳቸዋል። ወካይ ምን አያቲን ፊሰማዋት ወልአርድ ይብቻ አይደለም ስንትና ስንት ነው በሰማያትና በምድር ዙሪያ የተለያዩ ምልክቶችና ታምሮችን እናሳያቸው። ይብቻ ሳይሆን እንግዲህ የሰው ልጆች በሰማይም አካባቢ በምድርም የተለያዩ የሆኑ ታምራቶች የተፈጠራዊ መረጃዎችን ያያሉ ማለት ነው። የሙሩን አለያ እና እነዚህን ምልክቶችና ታምራቶች ባጠገባቸው ያልፋሉ ወም አንሃ ማሪዱ እነሱ ከነዚያ ከመልክቶች ወይም ከመረጃዎች ተለልተኞቹ ነው ወይም ግደለሽ ነው ዘረዳ አባለበት በማለት ስፍር ቁጥር የሌላቸውን ምልክቶችና ማስረጃዎች እንዲሁ ዝም ብለው ፈዘው ደንግዘው ያልፋሉ ሳይጠቀሙባቸው ይላል። እንግዲህ የሰው ልጅ አምሮውን ተጠቅሞ ሁሉ ነገር ቢያገናዝብና ቢያመታክር ኑሮ ነብይ መጥቶ ኪታብ ወርዶ ስለ አላህ ምንነትና ማንነት በግልጽ ከመነገሩም በፊት እሱ ራሱ ተፈጥሯዊ የሆኑትን መረጃዎች በሰማይና በምድር ዙሪያ ያገናዝብና ቢያስተውል አንድ ኃያልና ብቸኛ የሆነ ጌታ ያለ መሆኑን ያረጋግጡለት ነበረ። ግን እነዚህን ሁሉ መረጃዎች ከመከታተልና ከማጥናት ይልቁንስ እንዲሁ ፈዞ ደንግዞ አንቀላፍቶ ማለትን ይመርጣል አብዛኛው ሰው ማለት ነው። ለምሳሌ እንግዲህ ሰማይ ያው ወደፊት በሌላው ለአያ እንደሚመጣው ያለምንም መደገፊያ አንዳይሉ ሰባት ሰማይ በባዶ ሆዋ ተንጠልጥሎ ይታያል። ዳርቻው የማይለካ የማይደካ የሆነ ማለት ነው። ምድር ደግሞ እኩሉ ጉድጓዳ እኩሉ ጋራ ተራራ እኩሉ ሜዳማ ሆኖ የተለያዩ አግሪቶችን አትክልቶችን በቀሶችን እንስሳትን ነፍሳትን እንዳዘለች በተለያየ ይዘትና መልክ ትገኛለች ማለት ነው። በማዕከል ደግሞ ህዋው፣ ዳመናው፣ ዝናቡ፣ ሌሊቱ፣ ቀኑ፣ ፀሐዩ፣ ጨረቃው፣ ጅረቱ፣ ባህሩ ሁሉ ነገር ሲታይ እንግዲህ የዚህ ሁሉ አንድ ልዩ ጥበበኛና ሀያል ባለቤት ያለው መሆኑን ያስገመግማልና ያስገነዝባል ማለት ነው። ይህን ሁሉ ማስረጃ ጆሮ ዳባ ልበስ ብለው ነው ዝም ብለው የሚያልፉት እንጂ የዚህ ሁሉ ባለቤት የሆንኩትን ጌታ መርሳትና መካድ አልነበረባቸውም ማለት ነው። ወማ ዩእሚኑ አክሰሩሁም ቢላህ ኢላ ሁም ሙሽሪኩን አብዛኛዎቹ እንግዲህ ይህን ሁሉ መረጃ ከንቱ አድርገውና አምክነው ዝም ብለው ማለፋቸው ሳይበቃ ይብስ ደግሞ የሚያሳዝነው አምነናል ከሚሉት ክፍሎች አብዛኛዎቹ ደግሞ በአላህ ሲያምኑ አማኞች አልሆኑም ኢላ ሁም ሙሽሪኩን እነሱ ሽርክን የሚቀላቅሉ ቢሆኑ እንጂ የካዱት በአንድ ፊቱ ክደዋል መቼም አልገቡበትም ማለት ነው። አምነናል የሚሉትም ደግሞ እምነታቸው ቁንጥል ነው ወጥና እኔ እንደምፈልገው ሳይሆን ነው የሚለው። እና ምንድነው አላህ Subhanahu Wa Ta'ala በመሰረቱ አለ ይላሉ። ከዛ በኋላ ግን የተለያዩ ነገሮችን በመደርደር ያዳሩበታል ወይም የሱን ስልጣን ለነዛ ለተለያዩ ነገሮች እየሸራረፉ ይሰጣሉና በጥም ሲጠይቋቸው አማይነን ይላሉ። በተግባር ሲታዩ ሙሽሪኩ ነው ይገኛሉ ማለት ነው። እና ይሄ እንግዲህ ሁሉንም ሙእሚን ነኝ የሚል ሰው ሁሉ የሚያሰጋ አነጋገር ነው ማለት ነው። ለዚህ ነው ሳሊሆቹ ትልልቆቹ አሊሞቹ አትያዎቹ ሰሃቦቹ ሳይቀሩ የሚጨነቁት ኢማናችን እውነት አላህ እንደሚፈልገው ትክክለኛና ጤናማ ነው ወይ የሚያሰኛቸው ማንንም የማይምር የሆነ የማስጠንቀቂያ ነው ይሄ ማለት ነው። ወማ ዩእሚኑ አክሰሩሁም ቢላህ ከሰዎች መካከል አብዛኛዎቹ በአላህ አምነናል ሲሉ የሚያምኑ አይደሉም ኢላ ወሁም ሙሽሪኩን እነሱ በሌላ በጎናቸው የሚያጋሩ ሆነው እንጂ ዝግርግር እየሆኑ ነው ማለት ነው። ከላይ አምነናል ሲሉ ከውስጥ ሽርክ ይገኝባቸዋል። እንደዚህ ሆነው ነው የሚያምኑት እንጂ ያመኑት ራሳቸው ንጹህ ቢሆኑ ኑሮ ባላነሰ ነበረ። የሚያሳዝነው አብዛኛው መጀመሪያውንም አላምንም ብሎ ሸፈተ። አምኛለሁ ያለው ደግሞ እንዲሁ እምነቱ ዝም ብሎ ወጣ ገባ ነው እንጂ ሽርክን ሳይቀላቅል ንጹህና ፍጹም ሆኖ ያመነው በጣም ጥቂት ነው ነው የሚለው አላህ Subhanahu Wa Ta'ala። ይህ አንደኛውና ትክክለኛው ሲሆን በሌላ አባባል ደግሞ ወማ ዩእሚኑ አክሰሩሁም ቢላህ ማለት የአላህን ቁርአን የሚክዱና የሚያስተባብሉ የሆኑ ሰዎች አብዛኛዎቹ አያምኑም ኢላ ወሁም ሙሽሪኩን እነሱ የሚያጋሩበት ቢሆኑ እንጂ ተብሏል። ይሄ ደግሞ ታውን ቀደም በተደጋጋሚ በሌላ አያቶች እንደተባለው ሙሽሪኩል አረብ ሰማይና ምድርን የፈጠረው ማን ነው? እናንተንስ ያስገኛችሁ ማን ነው? ከወደ ሰማይ ዝናብ የሚያወርደው ከመሬት በቃ የሚያበቅለው ማን ነው? እያሉ ሲጠየቁ አላህ እያሉ ይመልሱ ነበር። ታዲያ ይህ ከሆነ አምልኮቱን ስለ እርሱ ብቻ ለምን አታረጉም ሲሏቸው ليقربونا الى الله زلفا يما ادركنبت ودا الله ان يقربوننا ان يمالدون بلا نو انجي فطاريو اسو بتا نو يلال يا بابال انجي ባንዲ በኩል የሁሉም ባለቤትና ጌታ አላህ ነው ሲሉ የተውሂድን እንግዲህ አንድ ዘርፍ አግኝተው ነበር ማለት ነው። ይሄን ሌላ አማላጆችና አገላጋዮች ያስፈልጋሉ ብለው ደግሞ አማላክቶችን ሲደረድሩ እንደገና ሽርክ በረዙበት ማለት ነው። እና አምነናል ይያሉ የሚናገሩት ተውሂድ የሩቡብያ ወይም ኻሊቅያ በፈጣሪነት ረገድ ያለውን ብቸኝነትን ሲቀበሉ በአምልኮቱ መልክ ያለውን ደግሞ ብቸኝነትን እንደገና ያጎርፉና ሲበርዙ ሲገኛሉ በሽርክ በማለት ወቀሰ ማለት ነው። አፋሚኑ አንተ ሲሆም ጋሲየቱ ምን አዳብላ ታዳ እንደ አይነቶቹ ሽርክ የሚቀላቅሉ የሆኑት አማይነኝ ተብየዎች ከአላህ ቅጣት የሆነ አደጋ መጥቶ እንዳይሸፍናቸው ምን መተማመኛ አላቸው ይላል። እንደ አይነቱ ሽርክ የተበረዘበት እምነት የነን አደጋ ከማምጣት የሚከለክል ወይን ከውድቀት የሚያድን አይደለምና እንዳለኩት ሙሽሪኮች ሲላጠፋቸው ግፈልክ እኔ የማመጣውን ሸፋኝ የሆነ ቅጣት የሚገድብላቸውና የሚከለክልላቸው ሌላ ኃይል አለ እንዴ? ምንድነው እንደዚህ ያስተማመናቸውና ያዘባነናቸው ማለት ነው? አውታቲ የሁ ሙስታሁ በርታ ወይን በእንዲህ አይነት አቆራጦ እምነት ላይ እንዳሉ ታማቀን ድንገቱ ብብትልና ብደርስባቸው ይህ አይነት እምነት ያዋጣናል መስሏቸው ነው። وهم لا يشعرون الناس ساسبنا سايترطرو دينجت يا ماكن دوبيال اندهونا توحيد يتمو الله سيون انجي كوجب بتاي كوجب بلاي بخالق الناس امننا اندهغنا باملكوتو لرسو بتا سايون لتلايو نغروچ املكوت انسطالن ايالو وين ما اند ادجاوينا مكتبتاو يونه قطات لتون بيمطانا اندالكوت وجوش باطفاچو وين دغمو ايچ عالم ادميوا القو قاماكن بيدرسنا بيكسس ምን ሊበቃቸው ወይስ በምን አይነት ሊቋቋሙና ሊከላከሉ አስበው ነው ይላል። ወላሃዲሂ ሰቢሊ አድዑ ኢላላሂ አላ በሲረቲን አና ወመን ተባአኒ አላማንኛውም እንዲበል ያ ረሱላና ኢላቸዋል ነብዩ ሃዲሂ ሚለተል ኢስላም ይህ እስላማዊ መርሆ ላ ኢላሃ ኢላላህ ማለት ነው። ሰቢሊ የኔ ጥርጊያ ጎዳናዬን አስበላቸው ይላል። እንግዲህ ወደዳችሁም ጠላችሁም ከአላህ በስተቀር በቀጣም ሆነ በተዘዋሪ መንገድ ይጠቅማል ይጎዳል ተብሎ የሚፈራና የሚመለክ ነገር የለም። አምልኮት ለአንድ አላህ ብቻ ነው የሚለው መመሪያ የኔ ወጥ የሆነ ጎዳናዬ ነው። አድዑ ኢላላህ እና በዚህ መሰረት እኔ ወደ ጌታዬ ፍቃድ ወይም ወደ ተውሂድ ሰዎችን እጠራለሁኝና እጋብዛለሁኝ አላ በሲረቲን ግልጽ ባለ ዕውቀት ላይ ተመስርቼ አነ እኔ ራሴና ወመን ተባአኒ ተከታዮችም ጭምር ይም ወሱብሃንአላህ ጥራት ለአላህ ይገባው ወማ አነ ሚነል ሙሽሪኪን እኔ ከሚያጋሩት ሰዎች እንደማልሆንም ነው ብለ የራስክን አቋምና የተከታዮችንም ጭምር ንገራቸውና አስረዳቸው ይላል። እንግዲህ ይሄንን ካወቃችሁ በኋላ እናንተም እኔ በሚለው መሰረት የምትስማሙና የምትተባበሩ ከሆናችሁ ተከክለኛው እስላማዊ ጓዳና ይህ ነው ማለት ነው። ይህ ሳይሆን ቀርቶ ግን ተውሂድን በከፊል በፈጣሪነቱ ብቻ እንቀበላለን ከዛ አምልኮትን ለተለያዩ ክፍሎች እናጥላለን የምትሉ ከሆነ አንስማማም። ተውሂድ በተሟላ መልኩ መሆን አለበት እንጂ አንዱን ጥሎ አንዱን አንጠልጥሎ የሚደረገው ጉዞ በአላህ ዘንዳ ተቀባይነት የለውም ብለ ነገራቸው ይላል። አግር መንገዱንም የዳዕዋን ስልት ባጭሩም ቢሆን ደግሞ ጠቆመን ማለት ነው። ይሄ እስልምና መንገድ ጥሪ የሚደረገው በእውቀት ላይ ተመስርቶ ነው። አላ በሲረቲን ማለት አላ ማዕሪፈቲን ታማ በተሟላ እውቀት ላይ ተመስርቶ እንጂ አንድ ሰው ዳዕዋ ማድረግ ያለበት ዳዕዋ የሚያረግበትን ነገር እሱ ጠንቅቆ ሳይረዳ እንዲሁ ዝም ብሎ በተሽረከረከ እውቀት ላይ ሆኖ ሌሎችን መጋበዝ የለበትም። ምክንያቱም እሱ ቁልጭ ያለ እውቀት ካለው ለሚያስረዳውም ሰው አርኪ የሆነ ግንዛቤ ይሰጣል ማለት ነው። አለበለዚያ ስለ እስልምና ልንገርህ ላስተምርህ ብሎ ስጋብዞ ሲያበቃ የሚጠይቀውን ጥያቄ የሚገባ ትክክለኛ መልስ ካልሰጠና በሚገባ ካላስረዳው ሰውየውን እንዳውም ጥርጣሬ ላይ መጣል ይሆናል ውጤቱ ማለት ነው። እና መጀመሪያ አንድ ሰው ዳዕዋ ከማድረጉ በፊት ዳዕዋ የሚያረግበትን ነገር በሚገባ ሊረዳ ይገባዋል ማለት ነው። እና እኔና ተከታዮች ጥምር ሲሉ ነቢያችንም አለይሂ ሰላም እስልምናን ሲያስተምሩ በጣም ጥልቅ የሆነ እውቀትና ግንዛቤ ይዘው ነው የሚያስተምሩት። እንደው በብሻው ብሻው እንደተለያዩ ሃይማኖቶች ዝም ብለህ በጭፍን እመን ተቀበል አትመራመር ትቀጠፋለህ በሚለው ፈሊጥ ሳይሆን ለሚነሳው ጥያቄ ሁሉ አርኪና ወሳኝ የሆነ መልስ እየተሰጠው በሚገባ ቁልጭልጭ ተደርጎ ነው እስልምና መታወቅና ማሳወቅ የሚገባው ማለት ነው። ተከታዮችም እንግዲህ ይህንኑ መርሆ ተከትለው በሚገባ ነገሩን አስረድተውና አሳምነው ነው እንጂ መሄድ ያለባቸው አጉደፍድፈውና እንዲሁ ለፈው ሊገፈው ተብሎ የሚከድበት መንገድ አይደለም ነው የሚለው። ይህ ካልሆነ ሰው ተሽርክ ሊጸዳ አይችልም። ስለዚህ ወስብሓነላህ አላህ ስብሓነሁ ወተዓላ ተተጉደፈደፈና ተተግበሰበሰ እምነት የጠራና የራቀ የሆነ ጌታ ነው። ወማ አነ ሚነል ሙሽሪኪን እኔም ከአጋሮቹ አይደለሁም በቀጣም ሆነ በተዘዋሪ ማጋራት የሚባል ነገር ሲያልፋ ያየኝም ወለጭ ባለው ተውሂድ ላይ ተመስርቼ ነው ሰዎችን እምጠራቸውና እምጋብዛቸው በል ይላል። وما أرسلنا من قبلك إلا رجالا نوحي إليهم من أهل القرى أفلم يسيروا في الأرض فينظروا كيف كان عاقبة الذين من قبلهم ولدار الآخرة خير للذين اتقوا أفلا تعقلون حتى إذا استيأس الرسل وظنوا أنهم قد كذبوا جاءهم نصرنا فنجي من نشاء ولا يرد بأسنا عن القوم المجرمين. وما أرسلنا من قبلك إلا رجالا نوحي إليهم من أهل القرى فكتم أنواري وشمكاكل ملك ساتشن يمنى السلاة لسلاة شو يهون سن سوش ويم واندوش جي ليلا اللاكن يمنى مالت من دنو كهون قدم بتلي أجو يعلم كفلوش يتلي أجو كلا سوشن فنبيينك ما أرقية سيمكن هزيان انجاز سمرو لن አስተማርቻለሁ። ታዲያ እነዛ የተሰማሩት ነብያቶች ሁላቸው የከተማ ኗሪዎች ናቸው የሰለጠኑ ናቸው ማለት ነው። የገጠር ወይም የባላገር ነብይ አድርጎ ያቅም አላህ Subhanahu Wa Ta'ala። ሁለተኛ ደግሞ የሴቶች ነብዮች የሉም ወንዶች ናቸው ሁላቸው ምናምን ነው። ሁሉም ደግሞ ከጌታቸው መመሪያ የሚደርሳቸው ናቸው። እንደው በዘፈቀደ ዝም ብሎ ነብይ ለመሆን ፈልጋለሁ ብሎ ራሱን ሹሞ ያስተማረ የለም ማለት ነው። እንደገና ደግሞ መላእክቶችም እንዳልነበሩ ያመለክታል ማለት ነው። ምክንያቱም የከተማ ኗሪ የሆኑ መላእክቶች ዛገር የሉምና ማለት ነው። መላእክቶች በመሰረቱ መኖሪያ ሀገራቸው ሰማይ ነው፣ ለስራ ጉዳይ ነው እንጂ ዘህም ይመጡት። እና አንተ በፊት እንግዲህ የላክናቸው ነብያቶች አንደኛ ከተሜዎች ናቸው ልክ እንዳንተው፣ ሁለተኛ ደግሞ ያአላህ ወይ የሚተላለፍላቸው ናቸው፣ በሶስተኛ ደረጃ ደግሞ ወንዶችም ናቸው ይላል። ይህን ያለበት እንግዲህ ሙሽሪኮቹ እነዚህን ነጥቦች የመከራከሪያ ነጥብ አድርገው ይጠቀሙባቸው ነበረና ነው። አፈለም የሲሩ ፊል አርዲ እና ይህን የተባለውን ነገር ለማረጋገጥ ከፈለጉ በአካባቢ ሀገሮች ለምን አይንቀሳቀሱምና አይጠይቁም? ብዙ ነቢያቶች በየክልሉ ተልከዋል። አሁን ካልኩት ውጭ ከሆነ ይሂዱና ያጣሩ ማለቱ ነው። ፈየንብሩ ከይፈ ካነ አቂበቱ ለዚነ ሚን ቀብሊህም እነዚህን የመሰሉ ነብያቶች ልክና አስተማርቼ ታዳ እነሱን የካዱና ያስተባበሉ የነበሩት ህዝቦች መጨረሻ ፍጻሜያቸው እንዴት እንደነበረ ሊያውና ሊረዱ ዘንድ ለምን አይንቀሳቀሱምና ጥናት አያደርጉም ይላል። እነዛው ነብዮች ተልከው ህዝቦች እንግዲህ ሲክዷቸውና ሲያስተባብሏቸው የካዱትና ያስተባበሉት ህዝቦች አላህ በዝምታ አላለፋቸውም፣ ለተለያየ ውድቀትና ውርደት ነው እንጂ ያበቃቸው ማለት ነው። ታዲያ ይህን ታሪክ ብትረዱና ሄዳችሁ ብትጎበኙ እናንተም የሚከተላችሁ ምን እንደሆነ በተረዳችሁ ነበር ማለት ነው። ወለዳሩ ልአኺረት ኸይሩ ሊለዚነ ተቀው ከዚህም በላይ ደግሞ የመጨረሻዋ ዓለም አኼራ ወይም ጀነት የምትባለው አላህን ለፈሩና ፍቃዱን ላከበሩ ሁሉ በጣም የተሻለችና የተመረጠች ሀገር ነች። እዚህ ዓለም ላይ እንግዲህ ሰው የካድኩ እንደሆነ አደጋ ይመጣብኛል ብሎ ፈርቶ ማመን ሳይሆን ለዚህ ለታላቋና ለዘላለማዊቱ ዓለም ይበጀኛል ብሎ ማመን እንደ ዋና ዓላማ መደረግ አለበት ማለት ነው። አፈላታቂሉን ታዲያ የተውሂድን ጠቃሚነትና የሽርክን የኩፍርን ጎጂነት በዚህ መልክ እየነገርኳችሁ ታሪክን አጣቅሸና አመሳክሬ አሁንም ጉዳዩ አይረዳችሁምና አይገባችሁምን በላቸው ይላል። ሀታ ኢደስተይ አሰሩሱን እና እነዛ የተለያዩ ለተለያየ ከተማና ክልሎች የተላኩ የሆኑ ነቢያቶች ተልቋቸውን ለመወጣት እንግዲህ ለብዙ አመታትና ዘመናት ሲታገሉ ቆይተው በመጨረሻ አካባቢ ህዝቦቻቸው እንደማይቀበሏቸው ሲረዱና ተስፋቸው ሲመነምን ይላል ወዶኑ አንሁም ቀሪ ኩዲቡ በህዝቦቻቸው በኩል ከተቀባይነት ይልቁንስ መካዱ ያመዘነ መሆኑን ሲያረጋግጡ እነዚህ እንግዲህ አይሰሙንም አይቀበሉንም በሚሉበት ጊዜ ዶን ማለት እዚህ ላይ አይቀነ ለማለት በተቃራኒው ተፈስሯል ማለት ነው። እና ብዙ ጊዜ እንግዲህ በተስፋ ከዛሬ ነገ ያምኑናል እያሉ ሲከራከሩ ሲያባብሉ ሲያግባቡ ይቆዩና ወደ መጨረሻ አካባቢ ሁኔታውን ሲያዩት ሰዎቹ እነሱን እንደግድ ወይም እንደውሸታም አድርገው ይወስዱና እንደማያምኑላቸው ይረዳሉ ማለት ነው። እንግዲህ በቃ በማስተባበሉ ላይ ጸንተዋል አቋም ይዘዋል አያምኑልንም ጅባት በሚሉበት ጊዜ ጃአሁ ነስሩና የዛ ጊዜ የእኛ እርዳታ ይመጣል ለነቢዮቹ ማለት ነው። እንግዲህ የማያምኑ መሆናቸው ከተረጋገጠማ ያው እነሱን ዋጋቸውን እሰጣቸዋለሁ በቀልላቸዋለሁ ልና ተስፋቸው ምንምኖ የነበረውን እንደገና ያልተጠበቀ ዲል እናመጣላቸዋለን ፈኑጅ የመነሻ ከነሱ ጋራ የነበሩ እኛ ኸይር ሻንላቸው ሰዎች ከአደጋው ይድናሉ መጀመሪያ። ያው በተለያዩ ነቢያቶች ታሪክ እንዳየነው በዝርዝር በቃ በዚህ ከተማ ላይ እርምጃ ለወስድንና ተከታዮችን ይዘውጣ ይባልና ከጦሱ እንዲያመጡ ይደረጋሉ። ወላ ይረዱ በእርሱና አኒል ቀውሚን ሙጅሪሚን እነዛ ያመኑትና የተያዘነላቸው ከወጡና ካመለጡ በኋላ ጠማማ ከሆኑት ህዝቦች የእኛ አደጋ የሚመለስና የሚገታ አይሆንም ማንም የፈለገው ኃይል ቢመጣ የኔን ዱላ ሊመክተውና ሊያድናቸው የቻለ የለም። ታዲያ ታሪኩ እንግዲህ ይህንን ከመሰለ አሁንም ያሉትና ነገም የሚመጡት ይህንን ተገንዝበው ይግቡበት የክህደትንና የማጋራትን ጉዳይ ማለት ነው። لقد كان في قصصهم عبرة لأولي الألباب ما كان حديثا يفترى ولكن تصديق الذي بين يديه وتفصيل كل شيء وهدى ورحمة لقوم يؤمنون. لقد كان في قصصهم عبرة لأولي الألباب በእነዚህ ነቢያቶች ታሪክ ውስጥ የናማ አምሮ ላላቸው ሰዎች ሁሉ ጥሩ ግምጃሜና ማስታወሻ የሆኑ ጠቃሚ ነጥቦች አለበት ይላል። እንግዲህ የነቢያቶችንና የህዝቦችን ታሪክ በየጊዜው የማቀርብልህ ልብ ላለው ሰው ካለፈው ታሪክ ብዙ ጠቃሚ ቁም ነገርን እንዲቀስም ለማስቻል ነው ማለት ነው። ማካና ሀዲሰን ዩፍተራ እነሱ እንደሚገምቱት እንዲሁ በቅጥፈት ለጊዜ ማሳለፊያ የሚታተትና የሚቀባጠር ነገር አይደለም እኮ ቁም ነገር ነው። ወላኪን ተስዲቀ ለዲ በይነ የደይ ግን ከበፊቱ የነበሩትን ቅዱሳን መጽሐፎች የሚያረጋግጥ የሆነ መለኮታዊ መመሪያ ነው። ማለትም ተውራትም እንጅልም ዘቡርም ሶሆፍም የመጨረሻው ታላቁ ነቢይ የመጨረሻውን ታላቅ ኪታብ ይዞ ይመጣል እያሉ ሲነግሩ የቆዩትን ለማረጋገጥ የተላከ ነው። እንደገና ደግሞ እነሱ ሲያስተምሯቸው የነበሩትን የተውሂድ ነጥቦች በጣም በተስፋፋና በተስተካከለ መልኩ ለመድገምና ለማረጋገጥ የተላከ ኪታብ እንጂ እንዲሁ ዝም ብሎ እንደልቦለድ የጊዜ ማሳለፊያ ሀተታ አይምሰላቸው ይላል። ወተፍሲለ ኩሊ ሸይ እና ለሰው ልጆች አስፈላጊ የሆኑትን ነገሮች ሁሉ ደግሞ መመሪያና መብራሪያ ሆኖ የመጣ ነው። በዲንም እንግዲህ በዱንያም ጉዳይ ለሰዎች ልጆች የሚበጃቸውን ነገሮች ሁሉ ደንቦችን እንዲያወጣ መመሪያዎችን እንዲሰጥ ህጎችን እንዲደነግግ ታስቦ ነው የመጣው። በማንኛውም የህይወት ዘርፍ ለሰው የሚበጀውን ሁሉ ሊነግርና ሊመክር ማለት ነው። ያሁኑን አድርገውና ሃይማኖት ኢኮኖሚ በማህበራዊና በፖለቲካዊ ጉዳይ አያገባውም እንደሚባለው ሳይሆን ወተፍሲለ ኩል ሸይ አላላህ ማንኛውም ለሰው ልጅ አስፈልጋል የተባለውን ነገር ሁሉ አብራርቶና ተንትኖ የሚመራና የሚያስረዳ አድርገን ነው የላክ ነው ይላል። ወሁደን በአጠቃላይም የህይወት መመሪያ እንዲሆንና ወረህመተን ለተቀባዮቹና ለተከታዮቹ የአላህ ጸጋ ማግኛ በዚህ በዱንያም ሆነ በመጪው ዓለም የአላህን ውዴታና ርህራሄ የማገኘት ፍላጎት ያለው ሰው በዚህ መስመር ብቻ ነው የሚያገኘው ማለት ነው። እና የዚህ ሁሉ እድል ምንጭ የሚሆነው ለእነማን ነው? ሊቀውም ዩእሚኑን ለማመን ለሚሹ ሰዎች አምነው ሲያበቃ የህይወታቸው መመሪያ አድርገው በመጨረሻም እንግዲህ ለዘላለም ጽድቅና ክብር ለሚፈልጉ ሰዎች የዛ አይነት ባህሪ የተቀዳጀ አድርጌ ነው እንጂ ያላቁት እንዱ ዝም ብሎ የጉንጫ አልፋ ወሬና ሀተታ ወይም ትርጉም የለሽ ዜማ እንዳይመስላቸው ይላል። بسم الله الرحمن الرحيم ألف لام ميم را تلك آيات الكتاب والذي أنزل إليك من ربك الحق ولكن أكثر الناس لا يؤمنون الله الذي رفع السماوات بغير عمد ترونها ثم استوى على العرش وسخر الشمس والقمر كل يجري لأجل مسمى يدبر الأمر يفصل الآيات لعلكم بلقاء ربكم توقنون سورة الرعد مدنية الرعد مدنة يوردي ستون أربع سورة تنكس وشتار قبات فزي أكباب انجري بترقى قامي يدفوت يمكا مرافات نفرو لما جم مراقزي بأكبابيو يمدنا مراف ستمتانو ግን የመዲና ምዕራፉን አስያበቃ ባህሪዋና ይዘቷ የመካን ተመስላለች ይባላል። በመሆኑም የመካ ነጥቦች በሚገባ ጎልተው ይታያሉ። ስለ አላህ ሱብሃነሁ ወተዓላ መኖርና ስለ ጌትነቱ ስለ ብቸኝነቱ እንዲሁም ደግሞ ስለ ነብዩ ሪሳላና ስለ አላማቸው ስለ ሞትና ስለ መነሳት ጉዳይ እነዚህ እንግዲህ የመካ ሱራዎች ትኩረት የሚሰጧቸው ነጥቦች ነበሩ። እሷም ልክ ከዛ ባልተለየ መልኩ ለነዚህ ነጥቦች ልዩ ትኩረት ሰጣና ገኛታለን ይላል። ወለፍ ሹባህ الذي يثيرها المشركون እንዳውም በእነዚህ ነጥቦች ዙሪያ በጊዜው የነበሩት ታዋታውያን የሚያነሷቸውን ጥያቄ ሁሉ አስበሚያስይዝ መልኩ ለወሳኝ የሆኑ መልሶች ተሰጣለች ማለት ነው። ከዳት ሱራ አልከሪማ አድል ቀድየት الكبራ እና ከጉዳዩ ሁሉ በጣም ቅድሚያና ትኩረት የሚሰጠው ዋናው ቁም ነገር እንደ መግቢያ ታረጋዋለች። እሱም በአላህ መኖር የማመን ጉዳይ መኖሩ ብቻ ሳይሆን ጌትነቱ ከዛም ደግሞ ብቸኝነቱ የሱ አጋርና ተካፋይ ቢጤና መሰል የሌለው መሆኑን በአንክሮ በሚገባ ትገልጻለች። ሰማሱቱ ኢልሐቂ ወውዱሂ እውነቱ እንግዲህ በዚህ ሱራ በሚገባ ከተብራራና ግልጽ ከተደረገ በኋላ ሙሽሪኮቹ ግን ያንኑ የለመዱትን ነገር ላለመተው በዛው በጨለማ ጉዟቸው ሲደናበሩ ይገኛሉ በማለት ተወርፋቸዋል። ወጃዱ ወህዳንየት الرحማን ያ አላህን ብቸኝነት እንዲሁ ሳይፈሩና ሳያፍሩ ይጋፋሉና ይክዳሉ። ፈጃአት الآياتُ ቀርሩ ከማለ ቁድረቲ ተዓላ አላህ ግን ሱብሃነሁ ወተዓላ ለማድረግ የሚፈልገው ነገር ሁሉ ምንም የማያቅተው የማያዳግተው ነገር እንደሌለ ታረጋግጣለች ማለት ነው። ወአጂብ ይخلقه في السماوات والارض በፍጥረታቶች ደግሞ ይዘት ፍጥረታት የተባለን ሁሉ በጣም አስገራሚ በሆነ መልኩ ሰማያትን ምድርን ፀሐይን ጨረቃን ሌሊትን ቀንን አግሪትን አትክልትን ዛፍን በቀልትን እንስሳትን ነፍሳትን እንዴት አድርጎ እንደፈጠራቸውና እንዳዘጋጃቸው እንዲህ እንዲያስተውሉና እንዲገመግሙ ትጋብዛለች። ወመተለካ ላያቱ ፊ ኢትባቲል ባእሲ ወልጀዛ ከዛ ወደ መጨረሻ አካባቢ ደግሞ ሰው ከሞተ በኋላ እንደሚነሳና በሰራውም ስራ እንደሚጠየቅ እንደሚመነጫ በአንክሮ በሚገባ ታስተበታለች ማለት ነው። ثم بعد ذكر الادله الساطعات والبراهين القاطعه እና እነዚህ ነጥቦች ላይ በጣም ግልጽና ተጨባጭ የሆኑ መረጃዎችን ካስቀመጠች በኋላ ያ አላህ ሱብሃነሁ ወተዓላ ብቸኝነት በተደጋጋሚ እንደገና ደግሞ ለማንጸባረቅ ሌሎች ምሳሌዎችንና ጥቅሶችን ታመጣለች ማለት ነው። አላህ ሱብሃነሁ ወተዓላ ለዓለም ብቸኛ ባለቤትና ጌታ መሆኑን ያረጋገጠች ከሱ ውጭ ያሉ ነገሮችን የማይሰሙ የማይለሙ የማይጎዱ የማይጠቅሙ ብዙዎቹ እንዳውም ለራሳቸው ሌላ ነገር ካልተንከባከባቸው ራሳቸውን የማይመግቡና የማይጠብቁ መሆናቸውንም ጭምር ተጠቁማለች ማለት ነው። ወደከረች ሱረቱል ከሪማ ወሳፋ አልሳዓደቲ ወአልሽቃዋ ከዚያም በመቀጠል ይህንን መለኮታዊ መመሪያ የተቀበሉና ያልተቀበሉትን ሰዎች እድለቢስና እድለኛ በማለት በሁለት ተፈርጃቸውና ለሁለቱም ቡድኖች የተለያዩ ምሳሌ